وما كنا لنهتدي لولا أن هدانا الله. أشهد أن لا إله إلا الله وحده لا شريك له. أشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، هذه أيها الإخوة توجيهات الله سبحانه وتعالى في كتابه، وتوجيهات رسوله صلى الله عليه وسلم في سنته. إنجدي كذب في تسلف نويل وشوال مالك قضايا المرأة هي سيتو تشنغو داش ملكتو خطورو تشادغو تشالو تجمع ورسو تشغرنو ياندان دوسو هلا في النت هاللبتنا هنا المنكرنا ينمطفونا قردمو ليس مكلاك لندا اللبن مثلا يزديو تشن مثلا بالحاتو تشن نقر تقومونا مقواقوا من شلال لن فتنون مقواقوا من دمو انديت اندى من شل تقومونا لنا النزي تاداني نقر قواتشو كلاي يراسي متشان داي مثلاتشو يا الله سبحانه وتعالى. هذه أيها الإخوة إن أنت وندموت هوي توجيهات الله يا الله سبحانه وتعالى مكروشنا تشوف سبحانه وتعالى ترى أنك فعل أملاك مالتنا في كتابه القرآن وست الله يا أيها الذين آمنوا يا أيها الذين آمنوا يا أيها الذين آمنوا بلو بالآن بزوك زينا يمكرا عندهم كمان نبلي الله يمكروا مأمنا لنا كافروش اندي سلموا كتر روي بلده مسلموش بزو نكر مكر الله በጣም ብዙ ቦታ ማለት ነው። ይሄ ምንድነው? አላህ እህቲማን በጣም ትኩረት ይሰጣል ለሙእሚኖችና ነው። እና ምክር ሁሉ የሚሰጣቸው ያላህ ምክሮች አያልቁም ቁርአን ላይ። ወተውጂሃቱ ረሱሊሂ ሰለላሁ ዐለይሂ ወሰለም የመልእክተኛው ምክሮች ናቸው في ሱነቲሂ በሱናቸው ውስጥ ማለት ነው። قال الله عز وجل الله سبحانه وتعالى እንዲህ ይላል وما كان لمؤمن ولا مؤمنة وما كان ايهونم ማለት ነው لمؤمنين ማለት ማ ካነ አንና ይኩን ማ ይምበሪ እነዚህ ቃላቶች ቁርአን ላይ ስታገኝ እስቲ በአድናቸው በጣም ነገሩን ማራቅ ነው ማ ካነ አንና ይኩን ወማ ይምበሪ እነዚህ ቃላት አይገባም እንዴት ይሆናል አይሆንም እነዚህ ማለት ነው ላ ተጂዱ አታገኝም አትበሙስ ማይገኝም ላ ተጂዱ ቆም ይዋዱና ያለ አላህ Subhanahu Wa Ta'ala ወላተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር እንዴ እነሱ አይገኝም በጣም የራቀ ነው የማይሆን ነው እንደማለት ነው። አሁንም እዚህ ላይ እንግዲህ ልብ በሉ የማይሆን ነው ይያለ ከሆነ እኛ ጋር ሆኖ ከሆነ ማለት ከሁለት አንዱ ነው የሚሆነው። ኢማ እኛ አይደለንም ሙእሚን ወኢማ እዛ ነው ከሁለት አንዱ ነው የሚሆነው ወይ እኛ አይደለንም ወይ ነገር አይሆን። አላህ ለዛ ነው በአላህና በመጨረሻው ቀን የሚያምኑ የሆኑ ሰዎችን አታገኛቸው ማለት እንዴ አይገኝም። ይሄ ማለት ምን ማለት ነው ከተባለ በአላህና መጨረሻው ቀን ካመኑ ከሚከተሉት ባህራቶችን ይክድ ያሟላሉ። አለበለዚያ ግን በአላህና መጨረሻው ቀን በትክክል ያመነ ሆኖና እነዚህ ነገራቶችን የሚخالፍ ሆኖ አንድ ሰው ሁለቱ ላይ አብሮ አይገኝምና ሙሐል ይምስተሂል የሚባል ኢምፖሲብል ነው። አንደ ሙእሚን ከሆነ በአላህና መጨረሻው ቀን ካመነ የአላህና የመልእክተኛውን ጣላቶች ወዳጅ አድርጎ መያዙ ኢምፖሲብል ሙስተሂል ማለት ነው። ወላመንም ወይ ደግሞ ካመነ ይግድ የዚህ አይነት ባህሪ ይላበሳል ማለት ነው። አሁንም እንዴ ላ አይገባም ለሙእሚን ሲል አላህ እንዴ ሙእሚን ያረግ የለው ይካልክ በቃ ሙእሚን አይደለም ማለት ነው። በጣም የሚገርም ነው ይሄ አላህ የቁርአን በላጋ ነው። የቁርአን አገላለጽ በላጋ እጅግ በጣም ድካ ጫፍ የደረሰ አገላለጽ ስልት ነው። እና አሁንም ወማ ካነ ለሙእሚኒን ለአንድ ሙእሚን አይገባው አይሆንም ولا مؤمنه لانديتم مؤمنه مؤمن يونج سيت አይገባتم اذا قضى الله ورسوله امرا الله انما ملكتኛው አንድን ጉዳይ ከፈረዱ በቃ ይሄ ሸሪዓው ይሁን ይሄ በዚህ መልኩ ይፈጸም ይሄ በዚህ ቁጥር ይተግበር ይሄ በዚህ ቀን በዚህ ከይፊያ ለዚህ سبب الله انما ملكتኛው ኮሰሙ ማለት ነው። ታስተውሳላችሁ الله انما ملكتኛው አንድን ነገር የሆነን ዒባዳ የሆነን ተግባር መወሰን አለ መወሰናቸውን የምንገልጽባቸው ወይም ደግሞ ቴስት የምናረጋግባቸው 6 ነጥቦች እንዳሉ 40 ላይ አይተናል እዛ ሻርህ ላይ ማለት ነው። ታስተውሳላችሁ አንድ ዒባዳ ሸሪዓዊ ነው አላህና መልእክተኛው ሰለላሁ ዐለይሂ ወሰለም የወሰኑት ነው ወይስ አይደለም ብለህ ዒባዳን ሚዛን ላይ መታስቀምጥባቸው 6 ነጥቦች አሉ እነሱ ሰይሚን ያስቀምጡልን ማለት ነው። ይሄንን እንዳትረሳ ብለው ማለት ነው بعد حديث من احدث في امرنا هذا ما ليس من ما ليس منه فهو رد يميل حديث لي معناته اذا حديث لي ما انه سمي نغري 6 عند العباده شرعي او لو وشرعي او يدلم بلن የምን ሞከረባቸው 6 ነጥቦች አሉ። ምንድን ናቸው? እሺ 40 የቀሩትን መጀመሪያ ጠይቃለሁ። አብዱላይዝ የለም የለም እሱ የለም ማለት እንቺም ይያለ ዝም ሊል አይገባውም። እሺ ያሲን እህ አላቃችሁ መተን እሺ አወከር ተጠቃችሁ አማ አረ ተው ጥሩ አይደለም። እሺ በቃ ተው። ስለዚህ አንድ ሰው ኢባዳን የሚሞክርባቸው ልብ በሉ በተለይ ቢድዓ ሰዎች ጋር ለመነጋገር ስትመጡ መጀመሪያ ኢባዳ የሚሆንባቸው ምክንያቶችን ምንድነው ኢባዳና ቢድዓ የሚለዩባቸው ነጥቦችን ማወቅ ያስፈልጋል። እና እነዚህ 6ቶቹ ይታያሉ። አንደኛው ጂንሱ የኢባዳው አይነት ከመጀመሪያ አላህና መልእክተኛው የደነገጉት መሆን አለበት። ከአይነት ታይፑል ኢባዳ እንደማለት ነው። ጂንስ አልኢባዳ የኢባዳው አይነት በቃ። ስለዚህ ከዚህ በፊት አይነት የሌለውን ኢባዳ አይነት አምጥቶ ኢባዳ ማድረግ ኢባዳ አይሆንም። በቃ አላህና መልእክተኛው እዚህ ውስጥ إذا قد الله ورسوله يبال الله أنه ملك تنية والسنوز هيدا لم يكن جنس أين تراسه كشرع يلم الله أنه بزي ملكه أنه ملكه لما استعني الله سبحانه وتعالى كهروج الدنيا ملكه تعني سبحانه بزي ماري لام لكه وقوله بياسب إيه إبادة أين إسلام سيتوق إيه زي ماري إبادة إبادة ولد تنية سببه إبادة وسبب ምክንያቱ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ምክንያት ያረጉትን ነገር ምክንያት ማድረግም አይቻልም። ምክንያት ያረጉትንም ነገር ማንሳት አይቻልም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የሳቸው መወለድን ምክንያት አድርገው በአላላከቡ የመወለዳቸው ምክንያት አድርገው። ስለዚህ አንተ ይሄን ኢስራእና ሚዕራጅን አስመልክተው የሄዱበትን ቀን ምክንያት በማድረግ ለሊት አልቆሙ ቀን አልጾሙ ምክንያት በማድረግ ይሄንን ምክንያት በማድረግ የሚባል ነገር የለም እስላም ውስጥ። ሸሪዓው ምክንያት እስካላረገው ድረስ እንዲህ ስለሆነ ሙስሊሞች ሊያረጉበት ቀን ስለሆነ አሁን በላአ ስለመጣብን ችግሩን ምክንያት በማድረግ የጋራ ጾም ሲባል እንደነበረ ማለት ነው። አንዳንድ ዩኒቨርሲቲዎች ላይ የተሰራው ሲ ቪዲአው መጥብቅ ብላ ነበር። የጋራ ጾም ምንድነው? የጋራ ጾም የጋራ ሰደቃ ምንን ምክንያት በማድረግ ጫናውን ችግሩን ምክንያት በማድረግ ልብበል ይሄንን ሰበብ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሰበብ ካላደረጉት አንተ ሰበብ ልታረጋው ምክንያት በማድረግ የምትባለው አረፍተ ነገር እንዲህ ምክንያት በማድረግ ይሆን ነገር ምክንያት በማድረግ ለምታች ያለ አረፍ ሰበብ ኢባዳ የኢባዳው ሰበብ ሶስተኛ ስንተኛን ይቀጥ የተቀደነው ሁለት ሶስተኛ ቀድሩ ወይም ደግሞ አደዱ ቁጥር መልእክተኛው ሰለላሁ ዐለይሂ ወሰለም ያልገደቡትን ቁጥር መገደብ ወይም ሳቸው የገደቡትን ቁጥር ማንሳት አይቻልም። ብዙ በቁጥር የተገደቡ ነገሮች አሉ ኢባዳዎች። እነዛን ቁጥራቸውን ተጠብቀህ ነው የምትፈጽመው። በቃ አላህና መልእክተኛው ወሰኑ ምን እንደሆነ ምክንያት አጣቀ። ዙሁርን 4 አሉ፣ አሶርን 4 አሉ፣ መግሪብን 3 አሉ፣ ፈጅርን 2 አሉ። ከሰላት በኋላ ሱብሃንአላህ ወይ አስተግፊሩላህ አስተግፊራ 3 ያሉ፣ ውዱእ ስታረጉ 3 ያሉ፣ ከዛ በላይ መጨመራት ወሰኑታ። ምን አለበት መታጠብ ነው ብለህ ማለት። ስለዚህ በቁጥር የተገደቁ ቁጥር ገደብ ካለው ገደብ አይነሳም። ገደብ የሌለውን ደግሞ በቀን 500 ጊዜ ሱብሃንአላህ በል፣ ከዛ ይሄኛውን ያህል ደረጃ ታገኛለህ። ለአርባ የወጣ ሰው ኢማኑ ሙሉ ይሆናል። አየህ ቁጥር ከየትና እንደመጣ አይታወቅም። ስለዚህ የሚገደብ ነገር አይኖርም በቁጥር ሸሪዓው ካልገደበው። ሸሪዓ የገደበውን ደግሞ መቀየር አይቻልም። ለምን 33 አሉ ሳይቶ ሱብሃንአላህ አልሐምዱሊላህ አላሁ አክበር 40 በታረገው ወይም 34 በታረገው አትችልም። ሰላሳ ሶስት ነው አይተባል። ሌላኛው ዘማን የዒባዳው ወቅት ማለት ነው ወይም ጊዜ። ሸሪዓዊ በሸሪዓው ጊዜ ያልተደረገ ነገር መልእክተኛው አላህና መልእክተኛው ጊዜ ያላደረጉትን ለዒባዳ ጊዜ ማድረግ አይቻልም። ወይም እሳቸው በጊዜ የገደቡትን ጊዜውን አንስቶ በፈለጉት ሰዓት መስራት አይቻልም። ለምሳሌ አሰላ እነ ሰላተ ካነት አለል ሙእሚኒን ኪታበን መውቁታ በጊዜ ተገድባለች። ይሄን ገደብ ማንሳት አይቻልም ወይ መቀየር አይቻልም ጊዜው። ወይም ደግሞ የሆነን ነገር ምክንያት በማድረግ ብለን እኛ የሆነ የምንፈጽመው ኢባዳ አይኖርም። የሆነን ጊዜ ማለት ነው ከጊዜ አንፃር የምናመጣው ኢባዳ አይኖርም ከጊዜ አንፃር። ግልጽ ነው አይደል? ለምሳሌ በገባ ቁጥር በየመጀመሪያው ቀን እንጹም ብለን የመጀመሪያውን ቀን ለጾም ብናበጀው ወይ ረቢ አልአወልን ወይ ረቢ 12ኛውን የረቢና ወይ ረቢ ጨረቃ አቆጣጣ 12ኛውን ቀን የሆነ ነገር ኢባዳ ማድረግ ወይ መውሊድ ማክበር የመሳሰሉት በጊዜ የተገደመ ነገር ለምሳሌ የሐጅ ግዚያቶች አላችሁ አይደል ከዛ ውጪ ሐጅን ልፈጽም ቢላንድ ሰው ተቀባይነት የለውም ከጊዜ ጋር ተገድቧል ሌላኛው ቦታ ነው መካን እንደዚህ ለዒባዳ ቦታ የተደረገን በአላህና በመልእክተኛው ቦታ የተደረገን ነገር ያንን ቦታ ቀይሮ ዒባዳው መስራት አይቻልም ከቦታው ቁርኝት ካለው ለምሳሌ ሐጅ የሚፈጸመው ቦታ አለ አይደል ከዛ ውጪ ሌላ ቦታ አንድ ሐጅ መፈጸም አይችልም መስጂድ ሰላት ሲገባ አንድ ሰው ተህየተል መስጂድ ይገባል ያ ይሰግዳል አይደል ከመስጂድ የተያዘ ሰላት ነው ቤት ግን ሲገባ ተህየተል በይት ብሎ አንድ ሰው መስገድ አይችልም ከቤት ጋር የተያዘ ሰላት የለም ተጂብ ከቦታው ጋር ማለት ነው ስለዚህ ከቦታ ጋር የተያዙ ነገሮች ከሆኑ ሸሪዓው ላይ ህዝቡ ከቦታው ጋር ያይዘን እንፈጽማቸዋለን ከቦታ ጋር ካልተያዙ ግን እኛ በቦታ መገደም አንችልም ይሄን የአላህና የመልእክተኛው ንሳኔ መጻረር ይሆናል ስንተኛ ጠቀሰ? 5 ስድስተኛ ከይፊያ ይሄ ሁሉ አሟልቶ ሰውየው የዒባዳው ጂንስ አለ የዒባዳው ቦታ ትክክል ነው የዒባዳው ጊዜው ትክክል ነው ቁጥሩ ትክክል ነው ሰበቡ ትክክል ነው ሸሪዓዊ ምክንያት ተደግፎ ነው የሚሰራው ሰውየው ግን አፈጻጸሙ ማነሩ ማለት ነው ከይፊያ ማለት የዒባዳ አክሽን አተገባበሩ ይሄ ምን ይባላል ከይፊያቱ ልዒባዳ የዒባዳው ከይፊያ አዲስ ከሆነ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም የደነገጉት ውስጥ አይገባ ስለዚህ ዛሬ ሰዎች የሚያመጡትን ዒባዳ ወይም አንተ እየሰራ ያለውን ዒባዳ እነዚህ በእነዚህ በስድስቱ ፊት ያረገ መሆን አለመሆኑ ቼክ ማድረግ ያስፈልጋል በአንዱ ከወደቀ ዒባዳው አላህና መልእክተኛው ሰለላሁ ዐለይሂ ወሰለም የደነገጉት ሸሪዓዊ አይባልም ወለው ሰዎች እስላማዊ ብለው ቢለጥፉለት ልብ በሉ ስሙ ስላለ አይነቱ ስላለ ከይፊያው ባይኖር እንዳትሸወዱ እንዲህ ነው ወይ ተገበሩት እነሱ እንዲህ ነው ወይ ተግባር ያደረጉት ይሄን ነው አላህ ለሙእሚን ሆነ ወንድ ነው ሲስ እንዴ በጥቅሉ ስትረዱት እስላም ማለት ምን ማለት ነው እስላም ማለት አረ አልስቲ እስላሙ ለላህ አይደል ቢተውሂድ በቃ ይሄ እኮ እስላም ማለት እስላም ማለት የተባልከውን ቁጥሩንም ከይፊያውንም ጊዜውንም ቦታውንም ጅንሱንም ማስገኘት ማለት ነው እስላም ማለት እንጂ ለሁላችንም ክፍት በር ቢሆን ቁጥሩን ተጠቅሜ ግን ቦታውን ልቀይረው ቦታውን ተጠቅሜ ግን ከይፊያውን ልቀይረው ይሄን የመሳሰሉት ቢቻል ኖሮ እስላም አይባልም ነበር አልእስላሙ ሊላህ ቢተውሂድ ለአላህ ብቻ እጅ መስጠት ነው ወለንቂያድ ለሁ ልጣዓ ለአላህ ሱብሃነሁ ወተዓላ በቃ እንዳረገን መሆን ማለት ነው እንዳረገን በዚህ ጋር ነው ሲላን እሺ ይሄን ቁጥር ተጠቅሙ እሺ ሃዳ ሁ ልእስላም አላህ እንደው የሚፈልገው ከኛ ይሄንን እንጂ ምንድነው መስገድ ማለት ምን ማለት ነው ጎንበስ ፍቀና ሩኩ ቂራት ከዛም በኋላ ምንድነው አላህ የሚያገኘው ምን ስንታጠብ ሶስቲ ይሄንን ፊታችንን ጸጉራችንን ለምን አልታጠብንም ለምን እናብሰዋለን በቃ ይሄ ሁሉ ምንድነው የተባልከውን ፈጽመህ መኖር ማለት ነው ለአላህ ባርነትም ማለት ይሄ ነው አለበለዚያ ቢተኝነት ነው የሚባለው ወይም በከፊሉ አሁኑ በከፊሉ መካን ነው የሚባለው ቀደም እንደጠቀስናቸው ስድስቱ ማለት እናም አላህ ይሄን እንግዲህ ከተረዳችሁ وما كان لمؤمن لعند مؤمن አይገባም ولا مؤمنه ለሴት የሆነች ምእመን የሆነች አይገባትም ይሄንን አሁን የጠቀስኩላችሁ ነው ምንም ሳይሚን አደራህን አጥብቀህ ያዝ ነው አጥብቀህ ያዝ እነዚህን አጥብቀህ ያዝ ሰዎች ዛሬ ላይ የሚያመጡት ሹብሃት የሚያመጡት ማምታቻም በተለይ ዲን የሚያረጓቸው ነገሮች አይወጋግቡ በእነዚህ ተፈትሻቸውና አሽቀንጥራ ተጠላችኋለሁ መረጃ ስለሌላቸው ብለህ ማለት ነው መረጃ ከሌላቸው ካላቸው ከነሱ ጋር ሰላም ነህ ትኖራለህ ትሰራችኋለህ إذا قضى الله ورسوله أمرا الله أنه ملك تنجاو نقول عند النجر كوصلوا شريعوا يكاربوا أن يكون لهم الخيرة لأن نسل إلى عمارة لنراتشو هيك قبب لم أمنا من أمرهم كقدايتشو مالتهم من أمرهم مالت كراساتشو قداي كنسو قداي كراسا كسووتشو قداي لم أمنوش كراساتشو قداي نراتشو لهم كنيا قداي ذي لي خير أمرتش علم بلو مياسوود كالله أنه كملك تنجاو عمارة فرد وجه አይኖራቸውም ማለት ነው ለሙእሚኖች እሺ ወመን ያዕቲ ኢላህ አላህ ከዚህ በኋላ እንግዲህ ከዚህ በኋላ ቀደም ያልኳችሁ ነጥቦች ላይ የተቃረበ አመጸኛ ነው ወቅ እንቢተኛ ነው ወመን ያዕቲ ኢላህ አላህ ሱብሃነሁ ወተዓላ ያመጸ ወረሱሉሁ መልእክተኛውንም ሰለላሁ ዐለይሂ ወሰለም ያመጸ ሰው ተቀበለ በርግጥም ጠሟል ቀላል እንዳይመስለን በላለን ጥመትን ለዛውም مبينا الآن هي مصدر نوع مؤكد هنا قلت هنا مالك ضلالا مبينا تمتا من أين قلت تمتا تتأمل الله أنه ملك تنيون يا مثل رسول صلى الله عليه وسلم انديني عززوت انديني فتموت ستلو انبي على سو جيزيون ويب قدم يعني لاتشون فسدستو عندو النقر عقوادو لمسات يموكر سو تو وزي كيف يارلم تو وزي كيف يارلم تو وزي قطران تسرام ستلو انبي على سو الله أنه ملك تنيون عمسوال السول راسو ليلة دين عبجتوال ايه دمو مالات من بلنو بلنان لراسو دين المعبجت عندهم يسوي لجوج كميسة راجع وانجلو كله كنت ولا توب لا يمكن ما تهي وانجلا ينزل هي سويج يروبي يان صفات سلا بس يمسرو وانجر ما لهم كما قال ابن قدامة المقدسي في منهج القاصدين بقى يسوي لجوج كميسة راجع وانجلو كله يوم ترى شاك بار وانجل بال ميشلو لك عند جيتا عند جيتا كارجو سوي راسون ما لهم ايه كبار وانجل راسون عند جيتا ميسر كونه برضه ما درك كان نزل تجبرات مثلا عنده تشريع فج بموتات الله يلدنا قصول هك اللي دنا قص كموكرة إيه إن دقيت على مول يموكرة إيه نصفة لما لا بس يموكرة هذا هو المهلك لنا إيه بتعم عطشوا مالتين سويو إيه ساتونا الله إنا ملك ثانية ولنا قد دنا قوال كتبال ليلا ما رجع تامر أي جبار ويمر مولي لنا قد لتزيد لنا لتزيد لتابر على من قال لتابج أي جبام إيه كتر يهون يا الله سبحانه وتعالى مكرنو مكرنو لتيزو تيمي قبا لني زي مي قبا مالذن فزي نكنك لن لا يرقبا بكا دين بلو مالذ متسادز مالذن دونا لنك قبا المجمرة دين بلو مالذ كلا يمتا مهنون مواقع السلقال بكا فزو اتش ليلا مارا جلن يم مالذن هين بياقوه سويت بدعو سايقون نبا دين مالذ إنما جع منك ولله ملون بياقو هاي مانوز مالذفو كالا يمتا نو بكا هين منور بچانو كن يمي فلقو بلو بياسو نورو وده بدعا ولا خرافات ولا استحسانات مسمر حسنا منامن اسلاماوي منامن يالو اي كلا كلهم نبر من المسالجو دين سوتشي مي فبركوت نجر مسلو تايتواتشو يراسم اماراج مي غبابت مسلو تايتواتشو يمسلون سو هيمانو تاي مارا يميچل مسلو تايتواتشو ايه دمو الله غا بزوم يمياسك الله غا بزوم يمياطال المسالجو يمياسقطا ما يمسلاچو بل اندوم اجل ناغنيالن بلو ليسبو يشلن غن هي ميستروي ايدلا اتككل منور مالك الله النام لكتنيا صلى الله عليه وسلم يعزو سن بيتشانو تازو منورنو اشي ومن يطع الله والرسول عليه للام يا الله انت زازمت قبلهنو ومن يطع الله والرسول يمي تازد الله النام لكتنيا فأولئك النسوكو مع الذين كان الزاقانا شيو ايه الله النام لكتنيا اشي بولي نازلتو دمتاو مالذن ايمانوتو السو كان ما قام السلام وادن ينجو مع الذين انعم الله عليهم كان نزا الله تقاوم فوال الله شوقانو كل فاتحة لي كل فاتحة لي الله سبحانه وتعالى من يلمنه اهدنا الصراط المستقيم صراط الذين أنعمت عليهم كل سجاد كل يلمنه اتنو من يتفلق كل يمن قدمهن ينزع الله تقوني وعلى الله تشو أكالات قدمهن يفلق بك الله شريع يرقوت علينا كل تشو ينفلقوت أنا الصلاة جود نقرسلونا سلزي هنا الواقف ومن الدم هنا الله سبحانه وتعالى يقولون الله أنه من الدنيون يتعززه لكي لا تتلك تعمره يتعرل من التأييك أنت يتبالكون تنفتمه نور يتكلكلكون تكلكلهم نور ما شاء الله لذهم رسول صلى الله عليه وسلم إذا نهيتكم عن شيء فاجتنبوه قالوا من إذا أمرتكم بشيء فأذوا منه ما استطعتم يكون يدون الله أنه من فلقبت الله أنه من الدنيون يتعززي يتعلون يأكل تكلكلوا تقن فاجتنبوه منو بمولو راقوتنا ايه من يرقسو يسو تهد الله كما قامنو كان نزي قانو انا عم الله عليهم قانو من النبيين النسو مالت ايه مابرارانو من تفسيريات البالة لكي قيلة من تفسيريان استبعي ديار لكي مع الذين انا عم الله عليهم الله تقوني وعلى الله مالت انما ناكو تفسير مكي من النبيين كنبياتوك والصديقين كصديقوك الله سبحانه وتعالى ملكت أولاد ولي تقبلوا صديقوك أصدق يهونوا سووك قالوا صديقوك وش بتككل صديق النتاكو بقرآن نباري ستنقر الله قالوا يالتنقر الله منو رالو سووك لبهول صديقوك والصديقين والشهدائي شهداء مرض بالله من قال لي كموتو كالنزاقام النبي هلو اجيق ودام كفتن يا درجة والتبيتوش ناكو والصالحين እነዚህም ያማራ መልካም ሥራ ባልተቤቶች ናቸው። ሳሊሆች ማለት ያላህንም የባሮችንም ሀቅ የተበቁ ናቸው ይባላል። ሳሊህ ይባላል። وحسن اولئك رفيقا وحسن عمار ማለት ነው። اولئك እነዚህ አማሩ እጅግ በጣም ውብ ናቸው። ከምን አንጻር? በምንነት በረፊቅነት ማለት رفيقا منصوب على التمييز منصوب على التمييز وحسن اولئك رفيقا يا ماره هنا كنبي جا منو من مول ودنيا مون عمر كنبي جا كصديق جا كشهيد جا كصالح جا مالتنا لذا انه عند سو حق لاي كونه زاري لاي ابشر بتشان ادله ما ميبال بتشين ني ولا اندا يسمع انت حق لاوني هون انجي الله انا ملكتني صلى الله عليه وسلم تعالى انجي انت كنبياتوش جا انت كصديقوش جا انت كش موتهو نو الناس هيدو نو انجي ابرو غادنيوچ ناج لذا وإن كنت وحدك أنت أنك جماعة أنت جماعة عند انكوا بتشون مالتي هنا بتشون هنا جماعة دي تبار البقام قال رجال لاتن جماعة وشو موتا هنا النسو نبي أسو تسو قد نيوج ناجو ساليو تسو قد نيوج ناجو شهداء تسو قد نيوج ناجو الله أنه ملك تنيوان يتعزز اجي ستا مالت بك هاي ما نوت كاملا كرنا كالله أنك نبي صلى الله عليه وسلم بتشاري بتو خذيوكي الله أنك نيوج نيوج نيوج نيوج أماراج إلا نيوج نيوج نيوج قل الى الله سبحانه وتعالى ليلا يا الله مكر يقولنا ليلا يا الله مكر انغدي هي نو مرجاچو قل للمؤمنين بلاچو للمؤمنو وندوچ الى الله للنبي صلى الله عليه وسلم انغدي قل بلا بلاچو للمؤمنين للمؤمنان وندوچ نغراچو يغضون من ابصارهم اندي صبروا كعيناچو على الله يغضون من ابصارهم كعيناچو اندي صبروا አይናቸውን እንዲሰብሩ ማለት ወደ መሬት እንዲያዩ ማለት ነው ይላሉ። አይ ወደ መሬት ብቻ አይደለም አንድ ሰው መሐሪም ምንድነው እርሚው ነገራቶችን አይ እንጂ ወደ ሌላም ቦታ ኢልቲፋት ማድረግ ይችላል ያለው ነው ከፊር رحمه الله تعالى ሌላው ታውንም ማየት ይችላል። ረሱል ሰለላሁ ዐለይሂ ወሰለም ያን ሰሃባ ጣር ጠይቋቸው ነበር ወደ መሬት ተከላት ብለውታል። ወደ መሬት መስበር ማለት ነው يغض من ابصارهم يسبروا الى الله من ابصارهم من ميلو لا تبعد ما يمطاو الى الذي لا تبعد معنات كم ياي كايتاچو يصبروا على كايتاچو كلهم ايتاچو يصبروا على عالم الله لمن عندي ايتاچو لا يصبروا يميتلوا باچو اغاطاميو تشاب يقد ما يد يالباچو مثلا يلالو مثال شي تقسو خل خطيب خطيب يمثله خطيب معنات هيت لجن هي جمعه خطبه ما يالغو سنه سيتن خطيب خطبه يارغي معناتو ياناغرسو ሴቷን ማለት ለኒካ የሚፈልጋ ሰው ማለት ኺጣብ ታቃላችሁ ኺጣብ አታቁም ማለት ገና ምን ነጭ ስለዚህ ኺጣብ ማለት ሴት ልጅን ለኒካ ማጨት ማለት ነው። በቃ ይሄንን ያደረገ ለምሳሌ አይናችሁን ስበሩ ተብሎ ነበር ለሱ ይፈቀደለታል እና ይሰላለ ከእይታቸው አላህ ከእይታቸው ነው ልብ ብል ከአይናቸው ብቻ አይደለም። ምክንያቱም አንድ ሰው አይኑን ሰብሮ ያይክ አረ መሰበር ያለበት እይታው ነው ገብቷችኋል? ምናልባት ጥምጣም ሊጠመጥም ይችላል አይኑን ዝቅ ያደረገ ሊመስል ይችላል ግን አላህ Subhanahu Wa Ta'ala يعلم خائنة الأعين ሰርቃ መታይን አላህ ያቀል ይሄንን ነው እንደውም علماዎች ይፈስሩ خائنة الأعين ማለት ይላሉ ከሰዎች ጋር ቆማ ያቺ አይን እያየች የማትመስል ግን የምታይን አይን አላህ ያቀል ማለት ነው ይላሉ። እያየች አትመስልም አሁን ሰውየው እያየ አይመስልም አላየም ብለህ መታስበው ሰው ግን አይቷል የሆነ ሰርቆ አይቷል እቺን አላህ ያቃል አለ እቺን ያቃል ያለበት ምክንያት ሰዎች የማያቀባቸው መስሎቸው እንዳያዩ ነው እንጂ አላህ የሚያቀው ከዚህም የለቀቀ ነገር አለ ግን እቺ ብዙ ጊዜ ሰዎች አይታይ አይታወቅብኝም ብለው ያዩ ስለሆነ አላህ እቺን የሚያቃል ብሎ ነገራቸው ራሷን ምሽራትን ማለት ነው يعلم خائنة الأعين وما تخفي الصدور قالوا مدبቀውን ያቃልና ከእይታቸው ለምሳሌ ምን ተቀስኩ ሊታዩ ከሚሆኑ ነገሮች ቁጥ ባረገ ሰው አይደል ሌላው ደግሞ ይላሉ ሻሂድ መስካሪ ሆነ ሰው ለምስክርነት ከተፈለገ ሊያይ ይችላል። መስካሪ ሆነ ሰው ለምሳሌ እሷ እንዲምሰርታለች ስለዚህ ተሰራ ይቻለሁ ካለ ወይም ደግሞ የሆነ ነገር እየሰራች ከሆነ ሊያይ ይችላል ሊመስክር ስለሚፈልግ ማለት ነው። ወይም ደግሞ ያት በቃ እቺ ልጅ እህት ነች ወይም ደግሞ እህት አይደለችም ወይም ደግሞ የከሌ ልጅ ነች የከሌ ልጅ አይደለችም በልጅነቷ ታቃታለ ለሆነ ነገር ለምስክርነት ሊፈልግ ይችላል የዛን ጊዜ አይኑን ምን አድርጎ በትክክል ተገልጣ ያያት ይችላል ካጃ ነው አስፈላጊ ስለሆነ ማለት ነው ለዛ ነው ይላሉ አላህ Subhanahu Wa Ta'ala من ابصارهن يالو ما من ابصارهم كعيناتهم يصبروا ما يتم يفكدلاتهم هنيتا ينورال ያው ማየት የሚፈቀድልን እንደም ያልኳችሁ በተለይ ያጫትን ሲል ያወቀችም ማይጠይቋትም ማየት ፈልጋለሁ ሊሽ ማለት ይችላል እሷ ሳታይም ተደብቆ ማየት ይችላል ተደብቆ ማየት ይችላል ግልጽ ነው አይደል አዎ ተደብቆ ማየት ይችላል ሌሎች ሴቶች ግን አይተው ለሱ መንገር ይችላሉ ወይ ከተባለ በኋላ እናቀርባለን መጨረሻ ላይ ስላለ ማለት ነው ወያስፈዱ ፍሩጀሁም ኢላላህ ይጠብቁ ምካራቸው ንጋራቸው ይጠብቁ ብልታቸውንም ይጠብቁ ذلك ازكى لهم ይሄ ቀልባቸውን ለማጥራት በጣም አጥሪ ነው አዝካ ማለት በጣም ያጠራ በጣም አዝጊ ነው ማለት ነው ለምን ለቀልባቸው ذلك ازكى لهم ይሄ እነሱን ለማጥራት ከቆሻሻ ነገር ለመጠበቅ ማለት ነው በጣም የጠበ የቀረበ ነው ይላሉ ይሄ ازكى لهم የመጀመሪያው እይታ አይናቸው ልባቸውን ያጠራ ይላሉ ሁለተኛው ፈርጅን መጠበቅ ደግሞ አጠቃላይ ማንነት ሰውነታቸውን ያጠራል ለምን ዝሙት የሰራ ሰው ተበላሽቷል ወይም ደግሞ ማንነቱን አጥቷል አርክሷል ይህ መርከስ ይባላል በራሱ በቋንቋም ደረጃ ዝሙት መስራት በራሱ መርከስ ነው ማየት ደግሞ የማይፈቀዱ ነገራቶችን ቀልብን ማርከስ ነው እንደውም ሰለፎች ምን ይላሉ አንድ ሰው ማህሪም ሐራም የሆኑ ነገራቶችን ለማየት አይኑን መለቀቀ ቁጥር ልክ በመርዛማ የሆነ ጦር ልቡ ይመታል ይላሉ በተለይ ደግሞ አጅነቢ የሆነ ሴት ልጅ መርዛማ የሆነ ጦር ልቡ ይመታል ያ ጦር ከሸይጣን ነው ስለዚህ አላህ Subhanahu Wa Ta'ala አይናቸውን ይስበሩ አለ መነገራችን ላይ አይናቸውን ይስበሩ ሲባል ሁሉ እንደዚህ ይላል አጅነቢ ሴት ጋር ብቻ እንዳይሆን ሴቶችን ብቻ አይደለም حرام የሆኑ ነገራቶችን ሁሉ ነው አይናቸውን አላህ ይስበሩ አለ በል حرام የሆኑ ነገራቶችን ክልክል የሆኑ ነገራቶችን ወንድም ሊሆን ይችላል ከዚህ ቤት ብያቸዋለሁ አውራቱን ገልጦ የሚሄድ ወንድ ሊሆን ይችላል የዱንያ حرام ዚና ጌጣጌጥ አማላይ ነገሮች ሊሆኑ ይችላል ይላል እድሜ አማላይ ነገሮች ማለት የሰዎችን ቀልብ ሊሰርቁ የሚችሉ ዱንያ ነገሮችን በጣም አተኩራ እንዳታይ ምክንያቱም አላህ Subhanahu Wa Ta'ala ولا تعد عيناك تري ምንድነው تعد عيناك تريد زينة الحياة الدنيا ብሎ አላህ Subhanahu Wa Ta'ala አይኔን አሸጋግራት የዱንያን ጌጣጌጥ ፈልገ لا تعد عيناك عنهم تريد زينه الحياه الدنيا እንደዚህ ከነሱ ፍታ ከነዛ ከምስኪኖች አጠገብ ያሉት እንድታል ቀልብን አሻግረ የዱንያ ጌጣጌጦች የሚያማልሉ በጣም የዱንያ ፋሽን የተከተለ የዱንያ ውስጥ ቀልቡ የሰመጠ የሆነ ሰው እንዳትመለከት ከዚህ ማይነን መስበር አለብን እንደው ይሄ ቁርአን አንቀጽ አይናቸውን ይስበሩ የሚለው ማለት ነው ከአንድና ከሁለት ነገር ብቻ አይደለም ብቻ አላህ ክልክል ካረጋቸው አይንን ስበው አደጋ ውስጥ ሊከቱ የሚችሉ ምክንያቱም የሰው ልጆች የመጀመሪያው ዳዕዋ ይመጣላቸው በአይናቸው ልክ ሲያዩ የሆነ ሐሳብ ውስጥ ይገባሉ ሻህዋም ይሁን ሹባሃም ይሁን ነገሩ ማለት እንደው ምሳሌ መንጠቅስ ብዙ ነገር መንጠቅስ ማጥቀስ እንችላለን ግን ጊዜው ስለዚህ አይናችሁን ስበሩ ሲባል ከሄድ ብቻ እንዳይመስልን ፈርጃችሁንም ፈርጃቸውንም እንዲጠብቁ ከምን አሁን እኔም ከጂማዕ ብቻ አይደለም ከግሪምነት ብቻ አይደለም ለምን ነገር አላስፈላጊ ከሆነ መነካካት ነው አላስፈላጊ ከሆነ ጂማ ማለት ከወንድና ከሴት መካከለ ከሊዋጥ አላስፈላጊ አላህ Subhanahu Wa Ta'ala ክልክል ካደ ባደረገው መልኩ ስሜትን ከማርካት ማለት አላህ Subhanahu Wa Ta'ala ወመን ይብተ ምንድነው ወመን ይብተጋ ወራአ ذلك فاولئك هم العادون ያለው በቃ አው ማመለከት አዘው ምንድነው አላህ Subhanahu Wa Ta'ala ምን አለ والذين هم لفروجهم حافظون الا على ازواجهم او ما ملكت ايمانهم فمن ابتغى وراء ذلك فأولئك هم ال... غير ذلك وراء ذلك فمن ابتغى وراء ذلك وراء نور فمن ابتغى وراء ذلك فأولئك هم العادون الله أيات والذين هم لفروجهم حافظون إن جاء فرجاتهم يتبقوا مالك هلنا كذا فرجهم ما تبق مالك من دولنا شي قلت لنا إلا على أزواجهم يعني فرج በሚስቶቻቸው ላይ እና አውማ መለከታ ኢማኑም በባሮቻቸው ላይ አላህ ይፈቀደበት ሁኔታ አለ ከዚህ ውጭ አላህ በቃ ከዚህ ውጭ ይሄን ይዘውን ዑለሞች አንዳንድ ማለት ሰውነትን በማሻሸት ወይም ደግሞ በመነካካት ይሄ እንደነው የሚባል ማስተርቤሽን የሚባል ነገር አለ እሱ حرام ነው حرام ነው ለምን አላህ Subhanahu Wa Ta'ala ቢነሲ هذا القول فمن ابتغى وراء ذلك كذي وجه سميته لماركات يمي فلجي هو نسو كال بما هيت ليون يشلال بما نكاكات ليون يشلال بتلاقي يزدي راسون فلز وسط لما قبات يمي فل لما سقبات يمي فلج سو كال فأولئك هم العادون النسو دمبر على فيوش ناتشو عمس أنيوش ناتشو آسيوش ناتشو انبيت أنيوش ناتشو تبيت أنيوش ناتشو إيه ما لازم سلالة الله يتبقوا فرجاتشو ويسيبال كذمت بيشار عدل ذلك إيهن كل ما رجاتشو أذكى لهم النسو طاعتنا النسو نتهنان النسو تدبك النذن قلواتشو نتو سو النتاتشو كاركست يداني هنا المازم إن الله خبير بما يصنعون الله دمو أواكي لو يمي صوت خبير من أين تنك من الخبير ما الخبير خبير ما يستواكي ما لكم انتبه إذ وتعالى الله خبير ما امتعته خبير ميلون ما امتعته قدم من ذلك يعلم خائنة الأعين عيناتكم صبر وسيل يصبراتكم مزلاتكم ويمسوا صبروا لنبيلاتكم فلقاتكم مستوروا تعدلنا يمراتكم صبرون من الله لذهم فرجاتكم لمتبكوا هدبكاتكم مستوروا تبوزوا نقر لنور جلال خبير الله سبحانه وتعالى خبير دونه بما يصنعون سووا كل بما يصنعون ما ده إهنا أوقاتكم إيه بحري بعد ما يسلون عملاكاتكم فوز ما لكم الله سبحانه وتعالى سلزينه الله فرجاتكم تبكوا إيه أذكى لهم إيه لأن أنت تبكنا على دراساتكم نصوا يا رجاتكم أبشروا ما شيء سووا كذي حرام نجار بيصبروا حلال نجار لا يسيرسوا كلا لن دونه أقول دين حلال نجار لا يسيرسوا درس الله حلال يا رجون نجار سكجنا ينو درس ما لتنو صبر يا رجسو مدة ست بس ساعات الله إذا حلال نجار لا يسيرسوا يصبروا سووا تجيب ما تعمل مدة ست الله يا صبروا سووا يبنوا ما يمسلكوا عندهم الزلاي نبرون تككلين يوم لظة يتلظوز ما ينفعيشوا لما الجزاء من جنس العمل نوع واقعون مياقينيو كسرون وصوي كحلال بس يتراسون لماركات يفلق بات حرام نقر يتنسى ماركات ينبر بات يأكل ان دايرك الله يا ربوان ايه دنيا قطعتنو يا خرون دالونو مالهم سلزينو راسن تبكه مقويته ستاقينيو فلله الحمد والمنة الله سبحانه وتعالى ومصبر يستهمون تهرق عبدت اللهم نانو ذلك أذكاره النسو لما أطراته تقبيره رأس أجون تبقوا مالك دمو من دنو نجنو مؤمن لمؤمن وارمي قبو الله سبحانه وتعالى مؤمن وجه لمؤمن وجه المؤمنات للمؤمنين وارمي الخبيثات للخبيثين قشاشا لقشاشا لمي قبو إهن النو الله بوهالا نساتان النانو لذانو إيه ترونو وقل للمؤمنات يشين نعم وده هجاب لسيتو تشو دمو يون دوتشو هجابه يهونو لسيتو تشو وقل للمؤمنات لمؤمن أن سيتوش بلاتش يغضضن من أبصارهن يغضضن يصبروا على الله كأينوش كأيتاتش يصبروا لكن دون فلذي أجي نبي يهون واند للتاي عندي سيت أيفكر للاتي أصفاتي هون اتشن سيت للتاي أيفكر للاتي وتبرج هون اتشن سيت قدام فلذي نالفاتشو واند هونو سيمون ملتلتي على الواند مايد أي شيء يقول لك ما شاء الله إذا تم سيد سلمي مساصل بساساتك تكلم إيمو يتلاقي كهولا السنة وندو تشمكان بدن باستو ما يتعي شيء يقول لك الله عينا تشون سبب ركالو است ليجوان مارك لما النبي صلى الله عليه وسلم بسيط من مساصل وندو تشن رقم وان إيمان ملاجت بسيط من مساصل است ليجوان بسيط ممكن ياتو الله وند شارقو كسيتوش يليبت عنده ظاهر هنا ظاهر لسووش يميتاي للا نقران نايمنيا لسووش يميتاي هنا عند نقران لن دي سووش بتفطراتش ورقوتاتش ومبتاسواتش عنده تلقو لوندوش سيمو بك وند مهونو مقالج او مالس يهن انسياطة فاسيتي يسمى الله السلام سلزي يهي سيم مالس يوند النت مقالج عندي يشخ النت ويمي استاذ النت استاذ يانو نسووش يما يرقوت كويني الكارهم يوند النت مقالج عنه وند يكونوا انا اندزانو ማለት ያለብህ እንጂ ኡስታዝ አይደለም ማለት ይሄ ተአሉቅ የለም የማይገናኝ ነገር አታገናኝ ሰው ያለው ነገር ሰው አታርም ከመቅራት ካለ መቅራት ጋር ሳይሆን ይያሉ ወንድ ከመሆን ካለ መሆን ጋር ነው ይያዘው በቃ አላህ ይሰጠህን ሲን ተንከባክበህና ጠብቀህ ብቻ ማቆየት በቃ መንካት አይፈቀድም ስለዚህ ነው የرجل ባህሪ ነው ማለት الرجال قوامون على النساء يلو الذين ይቶች ሰምታችኋል ماشي فلذي عيناتشون يصبروا سيل سيتوتشم مطفو كهونو سيتوتش عيناتشون اللي يصبروا لك تبرج متمرج كهونو عريات كاسيات يهونو سيتوچن النزاي جهنم سيتوچن افتطو كمايت وندوش بيچا سايو سيتوچن كلكلوال مالكم يمين لي يتاوق يجبال اشي ويحفظن فروجهن يطبقون بلتوچاچون على الله ايه كم اندو يطبقوت حرام كونه نجر راساچون لحرام غلط كما درك كما بجاجت مالكم فرجين كما طبقو سيجبال راساچون لحرامنا لزموت ريدي ادرغو موطات يلباچون لغاويا ماقرب يلباچون እንደ ሸቀጥ ማለት ነው። ለዚህ የሚጠራ ነገር ሁሉ ካዘጋጁ ከዝሙት ራሳቸው አልጠበቁም ልቡን። ወደዚህ የሚጠራ እንቅስቃሴ የምታርይ ከሆነ ምትቀባቢ ትገላለጪ ድምጽሽን አጠቃላይ እንቅስቃሴሽ ላይ ይሄ ፈርጅን ከህፍዝ ካለ ማድረግ ይቆጠራል። ለምን ወሳይሎቹን ያመቻቸች ነው አሷ። ምልቶቻቸው እንዲጠብቁ ከሁሉም ነገር ቀደም ከተቀሰናቸው ወንዶቹ ጋር ያላቸው ሁሉ እዚህ ይገባሉ። ይግድ ሁሉም ጋር መደጋገም የለም። ولا يبدين زينتهن قلت ما يدرغوا على الله سبحانه زينتهن جيت اجيطوچاچون قلت يارغو الا ما ظهر منها قلت يهونو سيقر كسوال كسوا كمنو كمنو مين زينتهن ار زينتهن زينا الله يتقسم جمرى جيت ني تق ولا يبدين زينتهن جيطوچاچون قلت يادرغو الا ما ظهر منها ግልጽ ከሆነው ሲቀራል ግልጽ የሆነው ሲቀር ከምን ውስጥ ከሷ ውስጥ ከምን ውስጥ ከጌጣው ውስጥ አሁን እንግዲህ ለወጅ መካከል እንግዲህ አንድ ኺላፍ ያለበት ርዕስ ይሄ ነው። ሲቀር የተባለው ጌጥ የተባለው ፊት ነው ፊትና እጅ ነው ወይስ ልብሱ ራሱ ነው? በመጀመሪያ ደረጃ ለንግባባ የሚገባው ልብስ በራሱ ዚና ተብሎ ይተከሳል ጌጥ ተብሎ ይተከሳል ገብቶሻል? ምን ኢላ ምንድነው الا ما ظهر منها ማለت ከጌጡ ነው ልብስ ጌጥ ተብሎ እንደሚጠራ መረጃችን ቁርአን ነው። አንድ الله سبحانه وتعالى يا بني ادم خذوا زينتكم እናንተ አደም ልጆች ይዛችሁኑ ልብሳችሁን ማለት ነው አይደል? ምን ተረተ እንደ ኩል መስጊድ በየሰላቱ ልብሳችሁን ለብሳችሁ ማለት ነው አይደል? እንጂ ከራሳችሁ ጋር ያለን አካላችሁን ይዛችሁኑ ማለት እንዳልሆነ ማንም እዚህ ቦታ ላይ ልብስ ለተፈለገብ خذوا زينتكم عند كل مسجد وكونوا واشربوا الاخر ايه مالهم عند ليلانيو الله سبحانه وتعالى ازو سوره الاعراف لا قل من حرم زينه الله التي اخرج لعباده قل بلا بلاج ما نورم يارغو زينه الله يا الله نجيت وتشلال مندنو الثياب كله نو تفسيرو لبسوش ناتشو زي قام زينه فذا والطيبات من الرزق كذا بهلا يبلا يتططان فذي من حرم زينة الله زينة من هنا المعلف المعوني فلقوت السنو زينة من هنا لبس لبس زينة هنا الارض تقوم بذلك تلذي إلا إبيلو زيقا كالصوت قلت كهونو سيكار مالتي لابد قلت كهونو لبس نو قالوا علموك اندوم يعظن يوتي يسنة علموك عقوامي هنو مكنياتهم هي من رجاب الشار الله ملك فنيا صلى الله عليه وسلم ليلة متاليثنا قراتي ونقروك ከዛም አልፎ ተርፎ ሰሃቦች የተገበሩትን ተግባር ፊታችንን ሸፍን ነበር ፊቴን ሸፍን ነበር ፊቴን ሸፈንኩኝ ይያሉ ያወሩበት በግልጽ ቋንቋ አለ በግልጽ ማለት ነው። ለከ አይሻ ረዲየላሁ ዐንሃ እንዳለች የአወከር ልጅ ረዲየላሁ ዐንሁ እንዳለችው ማለት ነው اسمع بنت ابي بكر አይ ፊቷንና እጇን የሚሉ ዑለሞች ደግሞ መደገፍ ያረጉት ሐዲስ አለ መልእክተኛው ሰለላሁ ዐለይሂ ወሰለም ጋር እቺው አስማ ራሷ ቢንት አቢ በከር አይሻ ይዛት መጣች ከዛ በኋላ እጇና ፊቷ ሲቀር እኮ ብለው አሳይተውታል ሐዲሱ እንመጣበታለን አፈላይ ከሆነ ይሄ ሐዲስ ደዒፍ ነው እንደውም ደዑፉ ለዞም ደዒፍ ለመሆኑ ለሞች ይብጠቅሷቸው ዋንኛው አራት ምክንያቶች አሉ ኢንሻአላህ እነሱን እናነሳለን። ስለዚህ ግልጽ የሆነው ሲቀር የሚለው ልብስ ነው። ልብሱ ሲቀር ዜናቸውን ጌጣቸውን ግልጽ ያርጉ። ልብሱ የግድ ግልጽ ስለሆነ ማለት ነው በራሱ ግልጽ የሆነ ነው ያለ የግድሱን መሸፈን አይቻለም ልብስ ስለሆነ። ولا يضربنا وليضربنا ያድርጉ ማለት አላህ Subhanahu Wa Ta'ala بخمورهن خمور የሚለው ቃል አሁን ሻርፕ አይደለም خمور ማለት ረጅም ነው ሰውነትን ሙሉ በሙሉ ከላይ እስከ ታች መጠቅለል የሚችል ነው። እንዴ መጠቅለል የሚችል ልብስ እሱ ምንድነው የሚባለው በአማርኛ? ነው ሰውነትን ከላይ እስከ ታች መጠቅለል የሚችል ረጅም ልብስ ነው። ልክ ዝርግ የሆነ ማለት ነው ይጣቀለል ነው ግን አላህ ይጣቀልሉ ያድርጉ በخمورهن ይሄንን خمور على الله ምን እንደሆነ ሴቶች ነገሩስ على جيوبهن አንገታቸው ላይ ይሄን ይጠቅሉ አላህ Subhanahu Wa Ta'ala ከላይ ላይያቸው ማለት ነው አንገታቸው ላይ ይሄን ያለበት ምክንያት ጃሂልያ ላይ የነበሩ ሴቶች ደረታቸውንና አንገታቸውን ገልጠው ይሄዱ ነበር ይሄ ቁርአን አንቀጽም ይወረደበት ሰበብ ስላለው እዚህ ጋር ይታዙ ሌላ ቦታ አላህ Subhanahu Wa Ta'ala يدنين عليهن من جلابيبهن ብሎ አልበጠቁል ላይያቸው ላይ ያወሩት ብሏል አሁን ምን ነው ኹሙር ሴቶች ታቃላችሁ ሄማራ ታውቁ ባማሪኛ አልቀራችሁ እሺ ሌላ ባማሪኛ አታውቁትም ይሄን ልብስ ምን ሸርሸ ምን አልከ ሸርሸ ረንዶ ይመጀመራ ነው ሲሰማው ነው አይ ለከለ ምን ነው ሁሉ ኮል ይላግማናል ለሌላ ጊዜ አሁን እነሱ ሌላ ጊዜ ሲናገሩ ይጠቅማቻልኛም ይጠቅማናል ምታቁት ካላችሁ ማለት ነው አማርኛ ላይ ይሄ ምን ይባላል እሺ ከገባችሁ እንጀጋይ ሻርብ ማህነ ምን ማስነፈ ማስነፈ እሺ ቀንኝ ካላችሁ ትክክለኛ ቃሉ የሚያጠቁ አለ እርግጠኛ ሆናችሁ ንገሩን ወላ ይብዲ ነዚነ ተሁነ እሺ ለማንኛውም ይጣቀለል ልብስ ነው ከላይ እስከ ታች ማለት ነው ወላ ይብዲነ ግልጽ ያድርጉ አለ አላህ Subhanahu Wa Ta'ala ዚነ ተሁነ ጌጦ ጌጣ ጌጦቻቸውን ግልጽ ያውጡ አለ አላህ እንግዲህ ልብ ብሉ ጌጣ ጌጦቻቸውን ግልጽ ያውጡ ጌጣ ጌጦች አሏቸው ሴቶች ተበዩን ሴት ልጅ ውበቷን ይገለጽባቸው ነገሮች ብዙ ናቸው አላህ ከተፈጥሯቸው ጋር ያስቀመጠው አለ አላህ ከተፈጥሮ ጋር ከራሷ ጋር ከሴትነቷ ጋር ያስቀመጣቸው ውበቶች አሉ በቃ ሴት የሰው የወንዶችን አእምሮና ቀልብ እንድትፈርቅ አድርጎ አላህ ሰርቷታል በራሷ ያስቀመጠበት ነገር አለ የሚገርመው ልክ እንደሆነ አይደለችም ቆርጧ አቀማመጧም አደራረጓም ሁለመናዋ ማለት ነው ይሄ ነው ጌጥ ማለት ሌላው ደግሞ ሰው ሰራሽ ጌጥ አለ ራሷ የምታረጋቸው ጌጦች አሉ ተቀባባው ምታጠልቀው ምታንጠለጥላቸው ለያለ የምታረጋቸው ነገሮች ይኖራሉ እነዚህ ሁሉ ግልጽ አይውጡ አላህ Subhanahu Wa Ta'ala الا ሲቀር ለቡዑለቲሂን አይ ለአዝዋጅሂን ለባሎቻቸው ሲቀር አው አባይሂን ወይ ደግሞ ለአባቶቻቸው ሲቀር አባቶቻቸው ማለት አጅዳዶችም እዚህ ውስጥ ይገባሉ ወኢን አላ ከፍ ብሎ እስከ አደም ድረስ ይደርስ ይችላል ለአባቶቻቸው ማለት ከአባቷ አባት ከዛም አባት ከዛም አባት ሊሆን ይችላል አው አባይሂን አያት ምናምን እዚህ ውስጥ ይገባሉ አው አባይ ቡዑለቲሂን ወይም ደግሞ የባሎቻቸው ወላጆች ማለት ነው ማለት አባቶች ማለት ነው የዋላ የባል የሷ የሴቷ ልጅ ባል አላር የሷ የባሏ ምን ማን አባት ማለት ነው የባሏ አባትና ከዛም በላይ እስከ መጨረሻው ይላሉ አው አባኢሂነ አው አባኢ ቡዑለቲሂነ አው አባኢሂነ ልብ በሉ የነሱ ምን አው አብናኢሂነ ማለት ነው ወደ ኋላ ተመለስኩ አው አብናኢሂነ ወይም ልጆቻቸው የራሳቸው ልጆች ማለት ነው የራሳቸው የሴቷ ልጆች ማለት ነው አው አብናኢ ቡዑለቲሂነ ወይም ደግሞ የባሎቻቸው ልጆች ባሏ ከሌላ የወለደው ልጅ ማለት ነው ባሏ ከሌላ የወለደው ልጅ ማለት ነው ባሏ ልጅ ይኖራል የሷ ያልሆነ ልጅ ማለት ነው እንታቻላሩ ባሏ ከሌላ የወለደው ልጅ ማለት ነው አው አብናኢ ቡዑለቲሂነ አው ኢኽዋኒሂነ ወይም ወንድሞቻቸው የሴቶች ወንድሞች ለነሱ ችግር የለውም ከዚህ ውጪ ልብ ላዩ ዲነ ዚነተውነ ኢላር ጌጦቻቸውን ግልጽ ያድርጉ ለነዚህ ብቻ ሲቀር ከዚህ ውጪ حرام ይሆናል ማለት ነው እንግዲህ እዚህ ላይ ከተጠቀሱት ውጪ ግልጽ ማድረግ حرام ይሆናል ልብ ሆኑ ማንም እንደሚጠቀስ በደም ባጥኑ ሴቶች አው ኢኽዋኒሂነ ወይም ወንድሞቻቸው ሲቀር አው በኒ ኢኽዋኒሂነ ወይም የወንድሞቻቸው ልጆች ሲቀሩ ማለት እሷ አክስት የሆነቻቸው ማለት ነው አው በኒ ኢኽዋኒሂነ ማለት የወንድሟ ልጆች እሷ አክስት የሆነቻቸው ችግር የለውም አክስታቸው ነች እና ችግር የለባቸውም አው በኒ አኽዋቲሂነ ወይም ደግሞ የእህቶቻቸው ልጆች የእህቶቻቸው ልጆች ማለት ነው አሁን አኽዋቲሂነ አልተጠቀሰም አዚ ላይ እህቶች ተጠቅሷል እህቶች አልተጠቀሰም ሴቶች ናቸው እነሱ ገብታችሁ አላል የሴቶቹም በኋላ ነው የሚመጣው አው በኒ ኢኽዋን ምን አኽዋቲሂነ የልጆቻቸው ወንድ ልጆች ማለት ነው የእህቶቻቸው ወንድ ልጆች ማለት ነው ስለ ወንድ የተወራ ስለሆነ የልጆች የእህቶቻቸው ወንድ ልጆች የእህቶቹ እህት አላት አላሚነት يسون الصاحون للنذير جوج من من دني صاك استني يلزم أو نسائه النال أو نسائه النا ويم سيتو تشاتشو سيكا ولا ما سيتو تشاتشو بلو ولا النص استجاتشو نزيم ولا سيتو تشاستجاتشو إيه إضافة من دنا يميل وقع على مجرى تلاقي نيجر الله يا بزاني يشوف على مجرى نيجر قل ميتا كوما من دنا نسائهن من المسلمات مالك مسلم يا ونسي هذا الشيء كارو لكن هذا ولا النص استجاتشو ولا ها نسائهن أو النساء على لهم بدلهم بدلهم لب ولا الله مملو بتي بعيد لك سيتو الشيء كارو على لهم أو نسائهن سلزي الزي لا استثناء ميوتا على مالهم يمجم مرا ميوتوس زميوش ناتشي لالو زميوش مالت بكفر يالو الكيدان ميقابو ناتشو كذان بخلا يمر رجوج مشركوج سيتوج مجوسا سيتوج ايهودا سيتوج نصارا سيتوج ايون عليها اللا عندان دوچو يمدقبو بل ملك تنياو صلى الله عليه وسلم نصحابوج بيت المقدس بقوب الميوكزي بهيدو كزي يا نصارا وج سيتوج ميسمو ينبوت يمسلموچو سيتوج نبورو يلال حديثه اصلين حديث من صحيح አይደለም ከዛ ወጪ ሴቶች ሙስሊሞች ሴቶች አጂነብ ምንድነው ከሙስሊሞች ውጭ ያሉ የሆኑ ሴቶች ጋር ጌጦቻቸውን ግልጽ ሊያደርጉ አይገባቸውም ማለት ነው አይገባቸው ወለው ጸጉሯን ልትሰራ ሊሆን ይችላል ወለው ሌላ መሳሳም ሊሆን ይችላል ከዚህ ውጪ ማለት መተቃቀፍ ሊሆን ይችላል ከየት ያመጣሹ ማን ነው ይሄንን ያደረገው የድኞቹ ሙስሊም ሴቶች ናቸው ይሄን ሲያደርጉ የነበሩ ሴት ስለሆኑ አሳራዎቹ አይደለም እንዲሁ ተመረድ ሆኖ ማለት እዛው ወደ ጥፋት የሚኖር ሆኖ ይጥፋት ፊት አውራሪዎች ሆኖ ማለት ነው ምድር ላይ ላለ ፈሳድ እነዚህ ሴቶች ተቃቅፋ ስትሄድ ያየሻት የትኛው ሙስሊማት ነው ተሳሳም ያየሻት ወይም የተነገረሽ የትኛው ሙስሊማት ነች የትኛው ሴት ነች ከሙስሊሞች ማለት ነው ስለዚህ ድብቅ የሆኑ አውራት የሆኑ ጉዳዮችን ከሴቶች ሴቶችም ያዩ አይገባቸውም ከማ ከሙስሊም ሴቶች ማለት ነው ኢላ نسائهن የራሳቸው ሴቶች ይቀሩ ይላሉ ስለዚህ እዚህ ቦታ ላይ ጥንቃቄ ልናረግ ይገባል ነገሩ መረጃ አለ ወይስ የለውም ይሄ ነገር አላህ የቱ ጋር ፈቅዷል ምናለት አለበት ይሄን የቁርአን አንቀጽ አለበረዛ ሌላ ተአዊል ይሄን የቁርአን አንቀጽ የሚቃወም መረጃ አስፈልጋል አሁን نسائهن ብሎ አላህ አስጠግቶታል ወድነስ ይልተናሩ ተንታቸው እሺ ከገባችሁ መልካም አው ማመለከት አይማኑሁነ ወይም ሊያቸው ጌታቸውን ግን ሊያደርጉለት እንዲገባው እንግዲህ ጌጥ የሚባለው ይሄ ፈርጅ ምናምን ምናምን እንዳይመስለኝ ጌጥ ነው ተባለ ብልት ምናምን አይደለም ወይም ጡት ምናምን አይደለም እንደው አይደለም ሱሪ ለብሳ ሴት ልጅ ቆማ መታየት ምትችለው ለባሏ ብቻና ብቻ ነው ይላል ሁሴኒ رحمه الله تعالى በደምጣችሁ እዚህ kitab ባለ ቤት ማለት ሴት ሱሪ ለብሳ ልትታይ ምትችለው ለባሏ ብቻ ለአባቷ እንኳን ትታይ ይላል ነው ሲጠቅሱ ለአባቷ እንኳን ምክንያቱም ይሄ ምን ስለሆነ መሐሉ ቦታው በራሱ ማለት ነው እንዲህ ሆኖ መታየቱ ሐያን ማጣት ነው አይደል ሌላ ነገርም ተውት ሐያን ማጣት ነው ሐያ ደግሞ ምን ኢማን ነው የሴት ልጆች ደግሞ ባህሪያቸው ነው ብለናል ከዚህ በፊት ስለዚህ ሌሎች ነገሮች ናቸው እኔ ተፈልጉ ፊት ምናልባት ጸጉሯን ገልጻ ልትታይ ትችላለች እግሯን ዳፋን ልትታይ ትችላለች እግሮቿን ክፍት እጆቿ ክፍት ሊሆኑ ይችላሉ ወርቆቿ ወይ መሳሰሉ ጌጣጌጦቿ ሊታዩ ይችላሉ እነዚህ ሰዎች ጋር ሌሎቹ ጋር ግን አይታይም ማለት አሁን እየተጠቀሱ ኢላ ሲላ አላህ Subhanahu Wa Ta'ala ካሰጣቸው ሰዎች ውጪ ማለት ነው አው ማመለከት አይማኑ ሆነ ወይም በሰሮቻቸው ያ የመለኳቸው ባሮች ሲቀሩ እዚህ ላይ ሴቶቹን ብቻ ነው የሚመለከተው ያሉ ዑለሞች አሉ አይ ወንዶቹንም ጭምር ያሉ በሰራ ባሪያ አላት አይደል ባሪያዋ ለታያት ትችላለች ሴቷ ለምን ቀድም ባሪያ ከሆነች ሙሽሪክ ልትሆን ትችላለች አይደል ካህር ልትሆን ትችላለች ዝምየቱን ምንድነው ከዚህ ውጭ ያለ ሌላ ሃይማኖት የነበራት ልትሆን ትችላለች ግን ምንድነች ባሪያ ነች ገብታችኋል አው ማመለከት ሃይማኖት ወይም ደግሞ አይ ወንዶቹም ጭምር ይገባሉ ባሪያዋ ከሆነ ችግር የለበትም ይላሉ ለምን በቃ አው ማመለከት ሃይማኖት ሁነን ያለው በሰራቸው ግን ሙልኩ ኩልየ መሆን አለበት በሸርጥ ኢንተርቪው የጋራ አይቻልም በሸር የተገዛ ባሪያ አይቻልም ወይም ግዛዩ በስጦታ በመንደር በተወሶ የመጣ ባሪያ አይቻልም ኩልይ ይሉታል ይሄንን በቃ ሙሉ በሙሉ የሷ ሀብት መሆን አለበት ሁለት የሷ ብቻ የሌላ አካል ሸር ካለበት ማህበር ከሆነ ባሪያው ለሁለት የተገዛ ከሆነ ለምሳሌ አገልግሎት ወይም ደግሞ እሷ توسع أمتى تاوكونا ويوم توسع أمتى تاتكونا زيت أي جبر أو ما بلكت أيمانه هنا ملك أي بالما بتككل من نسوا ملك تقولوا هي تكك هاي كلام أي جزء أي نوك بكهيل عبد يتنسوا عبد نو تقولوا لي ترى من كلام أو التابعين وين تكك تايو إيش الله سبحانه تيو زيو دالي بجيم يعني قلت أقول لي نجار الله جيم تكك تايو إيش ماله نو بقال درجة إيه تكك تايو إيش ماله تشو كتاريوش ناتشو تقول كتاريوش يسيفا كتاريوش جيم زميلو كتاري على الله زيلا إذا كان أبوي تهذا نجار الله زيلا إن داتكم غير أولي العربة غير أولي العربة إربا لله شو أي غير أولي الشهوة ماله سميت لله شو يهونو تكك تايو إيش مندوش سميت لله شو كلك يهون شو ما قلوا إيش ماله يلو شو صاحب ولا موش سميت لله شو ماله تلا لو يأينم سميت يفرجيم سميت لله شو ولا تلا يوم يأين سميت تكاراني تكاراني هون سوتا مايت مفلق وار مكجد تلا زوزو بزي ماركاف انت تلا نيفرجي سميت لله يوم يهولت تميل لله شو ماله غير أولي العربة غير أولي العربة ماله سميت إلى الله شو مسوي سيدوش مالت إذا لا يتفسر عليه بقى سميت هالشو يا من دون ذكر هالشو لا جماعة جنينات في اللاجوس وين دمو هكذا يلي اللو مالت لو تقولا عايز ما تكلوا بقى يا عينم يا ممكن يعطوا يجي تحصل هنا بوتهو يا عينم يا فرجيم شو هواي لله شو مالت النذي شكر الله النذي ممكن يعطوا مسلم منهم سلام لله شو النذي عندي شيء تجلق قلت جلالج ذكر أهم بشرتين جنات يا جل جل تقول لي تسوه لك إن ذي كونه فلقو تو ملو بملو يتقارر تبت عينتنا إجا جمي بالسو كونه السو بيعت من أيهون مالهنو تجري له مالهنو قفش تقول إيش من الرجال على اللزوم كون دوج غير أولي الإربة من الرجال أو الطفل يالا وين طفلوج طفل طفل مالت هتانات مالتنا الذين النزه هتانات كيف اللي مالت هتاني هنا تنشي هنا جين هتاني النوتي ومن دنو ميتوكو كالاكو الله اسكمت وقالي بزيلين لم يظهروا على عورة النساء لم يظهروا على عورة النساء بس يتوش عورة لي قلت يالهونو مالت يالدرسو مالتنا بس يتوش عورة لي يالدرسو من مالتنا يتوش عورة لماوك يالدرسو مالتنا زي لا يدرسوا زي مبلغ زي حد لا يدرسوا سيتلج هي عورتهن حفرتها قالون هذا سيتوا راقطونهم بتكون باتكون ليش شو نتاجونهم بتاسي باتاسي أخفر يمهون يمياك مالتهم هي عورت سيتنا وين دميلون يسقط على اليونت ما هو درجة كذا هي قدي لمن دمي أسفل لقنا سميتن يميك أسكر هاي نسميت قاي متجنا إذا قر أخفر يمهون على مهونهم ملاية درجة أسكيلوس هي وريت مملسهم وعرفونا من مملسهم لجوزي درجة درسوا على درسهم بلا تنكر كثارة قال لسبك بل زي دليل على الليل أنه هسعناتي هونو وندوش بعدهم قوامي هونو سيزو تشن ميت يشير على الله مالذ ببطاو الكلار الله النزين عين التلات شون نبدأ زي هل درسوا سيل زي هل درسوا سيل من زي هل درسوا كان هونو سيل زي هل درسوا من دلنا شو مالذو شكر الله مالذو لا بعص به مالذو زي قد دالة شكر الله مالذو الشيء الذين لم يظهروا على عورة النساء ولا يضربن على الله كتلك كذا نوع في تدرجه ولا يبدين زينتهن على له كذا وهم قلت أدرجو جيتوا تشجون هونم ولا يضربن دمو قلت أعوذ بالله قلت صاحون يتدب دكر جن بلينا من قلت سميهن نجار سلا الله دين نجارنا قلت أدلم على أوتتم قلت كما أوت أرجع أبرو تعيشون لكلك كلام جاني قلت على ربكم بلا بدبك مستسمون نجار الله واستهونه بتصيب ذي بدمسو قلت سنو واستنو واستمهونون يعني بدك بدمسو وين بدمسو على اللهم بملاش على التناجر شيء يعني يكون دي هو نجيب لا راقو ثاني هذا الرجل تشون نجار بس الكل بتناجر لك إذا بقى تشون جد عورسان نجار لا تجنو ميكوتر ولا ببن عجينا بيكونج إيه بديكوا عورسان وما له تعلم دي ما شيء تقول تكون بتله نجار شوار بس في ماجن مرة ياك ثا من الدهونة بتوشون الغد باچو ماشي انا دي مدام بني غد باچو انا አሁን እዚህ ጋር ልብ ብሉ አሁን ድብቅ አሁን ዲኖች ጌቶቻቸው ድብቅ ግልጽ እንደያወጡ ብሉ ነበር አላህ አሁን ሌላ ግልጽ ማውጫ ዘዴ አለ በጆሮ በኩል የሚገባ ማለት ነው። በጆሮ በኩል ከገባ በኋላ ሰውየው ያንን ውስጥ ያለውን ነገር ኢማጂን ማድረግ ይችላል አይደል? ውስጥ ተሰውር ይኖራል። ያ ተሰውርና ኢማጂኔሽን የሚፈጥረው ምን ይሆናል? ወስዋስ አለ በቃ። ይሄ ግልጽ ነው ለሁላችንም። ስለዚህ አላህ Subhanahu Wa Ta'ala እግራቸውን እንዳይመቱ ብሎ ምሳሌ አድርጎ ነገረን። ከዚህ ሁሉንም ቂያስ እናረጋለን። ወላ ይድሪብነ ቢአርጁሊሂነ እግራቸውን እንዳይመቱ ታለ። ለምን? ሊዩዕለማ እንዲታወቅ ብለው ማለት ነው። በዚህ ንያ እንዲታወቅ ማ ይኽፊነ ሚን ዚነቲሂነ የደበቁት ከጌጣጌጦቻቸው እንዲታወቅ ብሎ ይሄ ለምሳሌ ኸልኻልን ይመስል ይሄ አልቦን ይመስል የደበቁት የሆነው ጌጣቸው ግልጽ እንዲሆን ብለው እግራቸውን እንዳንኳኩ አለ እንዳይመቱ ታለ ከመሬቱ ጋር የመር እግሯን ስትመታ ውስጥ የተደበቀ በሂጃብ የተደበቀ ምን አለ ድብቅ አልቦ አለ አይደል ገምቶ አለ አይደል ያ አልቦ ድምፁ ሰውየውን ልብ በሉ አላህ Subhanahu Wa Ta'ala ይሄን ያለውን ይላሉ ኢንተቢህ ልብ በይ ይላሉ እዚህ ቦታ ላይ መተለ አላህ Subhanahu Wa Ta'ala እኮ ለዘው ولا يضربن بأرجلهن ليعلم ان يتوق ما يخفين يدبقوت አለ የተደበቀ እንዳይታወቀ አለ አረኝ ዛሬ ተደበቀው ሳይሆን ራስዎ ግልጽ ያወጣችሁስ ምን ይባላል አላህ የተደበቀው እንዳይታወቅ በድምጽ ምክንያት አለ ግን ዛሬ ጌጧን ቅድም ከዚህ ፊት እንዳለው እዚህ ላይ ያረገችው አልቦ ወይም የጀሃብል ካለ ወይም ወርቅ ካለ ለአን ሰክሰክ አድርገው ይታያል በድምጽ ስትገበያይ ወርቋ ይታያል ምንም እግሯ ላይ ያለው ነገር ይታያል ጅልባብ ለብሳ ከሆነ ከስር አሸብራቂ የሆነውን ልብስ የግድ መታየት ያለበት ይመስል ጅልባቡን ሰክሰክ አድርገው ይይዛል በቃ አሳዩ ተብሏል ይመስል አሳዩ የተባለ ነው ይመስል እሱ መታየት አለበት ወን አምር ነው ይመስል አንዳንዶቹ መጣጣም ያለ ምክንያት አላቸው አባራይ ነካብነን ወይም ይነጀሳል ፍናምን ይሄ ምክንያት አላህ ፊት ምክንያት እንደሚሆንሽ መጀመሪያ እርግጠኛ ሁን ምክንያት አይሁን እንደውም ከዚህ በታች ለቀቁትና መሬቱ አንዱ ያጸዳዋል አንዱ ያቆሸሸው ይተባል ስለዚህ ያንን ኢንተርቪው ስለዚህ ከዚህ ምንድነው የምትቀይሱት በድምጽ በጫማው እኮ ጫማው በራሱ እዚህ ውስጥ አልቦ እንዲህ አይነት አለ ብላ አቋ አይደል ያወራችሁ ዝም ብሎ ብቻ ያልቦ ድምጽ ሰምቶ ነው እሱ አይደል እሱ አስከነገረችሁ ቀደም እንዳልኳችሁ ቤቷ ውስጥ ሆነ ያረገችውን ነገር አይደል ራቁቷን ሆና ወይም ደግሞ የለበሰቻቸውን ጌጣጌጦች እሷ ጋር ሊያያችሁ የማይፈቀድላችሁን ነገሮች ባያይም ከመጋረጃ በስተጀርባ አይደለም በስልክም ብትነግረው አውራቷን ግልጽ አምጥታለች እሱ ፈንተቢው ልብ ብሎ እዚህ ቦታ ላይ ልብ ብሎ ስለዚህ ይሄን ነገር ምን አልባት ብትነግረው አባይ ይሄ حرام ነው ልክ ማየት እንደተከለከልከ ሁሉ መስማት እንደተከለከልከ ማወቅ አለብን ለዛ ነው ይሄንን አላህ Subhanahu Wa Ta'ala ንግግራችሁን አስተካክሉ ብሎ ነው ኖርማል እንኳን ንግግር ሲናገሩ መቅለስለስ እንደሌለባችሁ ከተናገረ ከዛ አልፎ ተርፎ ጌጧን ከዛ ከዘከች ያለባትን የነበረው ያለውን ሁኔታ ግልጽ አድርጋ ከነገረችው ይሄ ከልክ ነው ሌላው ደግሞ ሌሎች ሴቶች ደግሞ የምታዩትን ለሌሎች ሴቶችን ጌጥ ለሌሎች ሄዳችሁ መንገር አትችሉም ወለው ለባልሽ ቢሆን حرام ነው ባል ቢኖርሽ ለባልሽ ከጓደኛሽ ያየሽውን ጌጥ ብትነግሪው ዚናውን ለባልሽ ግልጽ አውጥተሽለታል አላህ ደብቁት ያለውን ሄደሽ አወራሽለት በቃ ወሰፍሽለት ይሄ ነብዩ ሰለላሁ ዐለይሂ ወሰለም ከልክለው حرام ነው ለዛ ነው አላህ Subhanahu Wa Ta'ala ልብ በሉ ቀደም አውኒ ሳይህን ያለበት ምክንያት ይላል የሙስሊም ሴቶች ብቻ የተነጠሉበት ምክንያት ካፍሯ ሴት ጌጥሽን ካየች ሄዳ ተዘከዘከለች ወይ ለባሏ ወይ ለጓደኛዋ አይደል ከጎን ያዙት ሽማ አላች አይደል ለሷ ለሱ ታስተዋውቅሻለች አንቺ እንዲህ ቆንጆ ያላት እንዲህ አይነት ነች እንዲህ ቆንጆ ነች ወይም ይመሳሰሉትን ምን ታገያለሽ አለ መንገር መንገሯል ለአላህ ታማኝ ያልሆነ ሰው አረ እሷ ታማኝ ነች እንዲህ አይነት ነገር አይታወቅባትም አይታየው አረ ሱብሃነ ረቢ ታማኝ መስላሽ ነው እንጂ ታማኝ አይደለች ብዙ ምሳራው ነገር ይኖራል እኔ አማኝ አይደለችም ከአላህ የበለጠ ደግሞ መካሪ የለም ስለዚህ ነው ይላሉ አንዱ ምክንያት ለምንድን ነው ለሌሎች ሴቶች ሙስሊም ሴቶች ለሻህዋው ነው አይደለም አንዱ ምክንያት ከሚጠቀሰው ውስጥ ያየችውን ጌጥ አንቺ ላየችውን ጌጥ ሄዳ ለሌላ አጅነቢ ለሆነ ሰው ትዘከዝካለች ይሄ ደግሞ ክልክል ነው በግልጽ የተከለከለ በመናገር ክልክል ነው ታፈራ ገብታችኋል መስል አላህ Subhanahu Wa Ta'ala በጣም የሚገርመው ይሄ ሁሉ ከመከረ በኋላ ወንዶችን ሴቶችን ያንዳንዳችንን ካናገረ በኋላ ምን አለ? ወቱቡ ኢላላሂ ጀሚዓን አለ። ተውበት አርጉ ወደ አላህ ሁላችሁም ሁላችሁም አዩሃል ሙእሚኑን አያችሁ እኛን ሲያናገር ቁርአን አንተ እኔን አንቺን ማለት ነው። ለኛ ወረደ ነው ይመስላል። ወቱቡ ኢላላሂ ተውበት አድርጉ ወደ አላህ አለ እንግዲህ አሁን ሁላችሁም ይሄንን ይቺን የቁርአን አንቀጽ ከሆነ ስንቀራ ራሳችሁ ላይ የጭት ችግር ብዙ ይኖራል አይደል? ከወንዶቹ ከሆነ ተደብቆ ያየው ሰርቆ ያየው በትክክል ደሞ ነፍስ ያሸንፈው ያየ ከሴቶቹ ከሆነ ራሷን የገላለጠችበት ከወንዶቹ ጋር ያወራችው ያደረገችው የተገላለጠች ሁሉ ትዝ ይላታል። ሁላችንም አላህ Subhanahu Wa Ta'ala ወን ይሻራነው እዚህ ሲታች ላይ ለጥፉት ቢሆን ኖሮ ጉዳችን ነበር ጉርደት ነበር አይደል? እየለጠፈ ቢሆን ኖሮ ሴቶቹም ጋር ማለት ነው። ግን አላህ Subhanahu Wa Ta'ala ፈታር ነው ወፋር ነው ደባቂ ነው። ስለዚህ ምን አለን? ወቱብ ኢላላሂ ጀሚዓን። እዚህ ቦታ ላይ ተቅሲር አይጠፋ እንከን አይጠፋ። እዚህ ሁላችንም ላይ የሆነ ችግር አለ እዚህ ላይ። ለዛ ነው አላህ ሁላችንም ወደ ተውበት አዘዘ። በዚህ ራስ ላይ ከሰራችሁ ስህተት ተውበት አድርጉ ማለት ነው። አላህ ታኢብ ስለሆነ ሊመን ታበ ወቱቡ ኢላላሂ ጀሚዓን አይሁል ሙእሚኑና እናንተ ምእመናን ሆይ ብሎ ለዛውም ካፍሮችን ያናገረ እንዳይመስላችሁ ሌላ አካል ጋር አይደለም ጉዳዩ ያለው። በዚህ ራስ ላይ ስህተቶቻችሁን አርሙ لعلكم تفلحون تدنون زندال الله كفلاح غاياز توبتن ስለዚህ ነው ሁሌም ራሳችንን ለተውበት መጋበዝ አለብን። አሁንም ከዚህ አሁን ከሰራነው ነገር በተቻለን መጠን ወደፊት ጠጋ ማለት አለብን። ለሻለ ሰው መሆን አለብን። አይናችንን በመስበር ወንዶች ሴቶችም እንደዛው ያልተፈቀዱ ነገሮችን ከማየት አሁን ጠክሰናል። ብዙ ነገር አላህ Subhanahu Wa Ta'ala በቀልባችን ካስቀመጠው ማለት هذه توجيهات الاسلامي እነዚህ እንግዲህ